ሙተስኒም አለሽ አይደለም? ትላንት ኦኬ፣ እየጠፋሽ ነው። ጥሩ ይዘሽ ነበር፣ አትጥፊብን። አዑዙ ቢላሂ ሚነ ሸይጣን ረጂም ሙሐመዱን ረሱሉላህ والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلب فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الكريم نقديه يا الله جل وعلا فقاده له سورة الفتح زارين جرسالة سلامتنا لما يتم وكرن ينبر من النوم هديبيا ታሪኩን በየቦታው ለማየት ሞክረን ነበር። መርየም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናትላንትና ሚሁዴቢያን ታሪክ አንስቶ እነዚህ እናንተን የአላህን ቤት እንዳትጎበኙ አላህ ቤት ላይ ሄዳችሁ አላህን እንዳታልቁትና እንዳታስተውሱት ያገዷችሁ እናንተን ብቻ ሳይሆን ወደ ቤቱላህ ለመጽዋትነት ይዛችሁ የምትሄዱትንም ሀዲ ያገዱ ሰዎች ናቸው። ይሄም ለማገድ እናንተንም ሆነ ሀዲዩን ከበይቱላህ ለማሰናከል የተነሱት አላህና ረሱልን የካዱ ሰዎች ስለነበሩ ነው አለ። ከዛ በኋላ ትላንት አጂብ የሆነ ህክማ ነው የተማርነው። ማለት አላሁ ጀለ ወዓላ እነዚህ 1400 የሚጠጉ ሰሃቦች ከረሱል ጋር መካ ውስጥ እስከ መጨረሻ የደም ጠብታ ድረስ ለመጋደል ቃል ዛች ዛፍ ስር ቁጭ ብለው ቃል ሲገቡ አላህ አጀንዳውን ኮምፕሊትሊ በቃል ክደናቸው መሰረት መካን እንዲከፍቷት ነገሮች ሁሉ ተቀጣጥለው ደም ወደ ማፋሰስ እንዲሄዱ ማድረግ ይቻል ነበር ነው ማለት። በዛውም ደግሞ መካን እንድትቆጣጠር ማድረግ ይቻል ነበር። ይሄን ያላደረኩበት ትልቁ ምክንያቴ ብሎ አንዳንድ ምክንያቶችን ነግሮን ነበር። ለምሳሌ እናንተ ማታውቋቸው ሙእሚን ወንዶችና ሴቶች አሉ። ስለዚህ ቀጥታ የዛን ቀን በቃል ክደናችሁ መሰረት መካ ውስጥ ብትገቡ እነሱንም ሳታስቡ ሳታውቁ ልታጠቋቸውና ልትገሏቸው ስለምትችሉ ስተት ላይ እንዳትወድቁ እናንተን ለማቀብ ነው። ሌላው ደግሞ ከነሱ ውስጥ ወደ እስላም ይመጣሉ ተብሎ የሚታሰቡ አካሎች አሉና ይህንን የአላህ ረህመት ከነሱ ለማገድ እንዳትሞክሩ እድሉን ለመስጠት ነው ይሄን ያደረኩት ብሎ አላሁ ጀለ ወዓላ ነግሮን ነበር። ምናልባት ግን ተለይቶ በነበረ በትክክል የሐቅ ጥላቶች በትክክል የእስላም ጥላቶች ራሳቸውን ችለው ተገንጥሎ በነበረ በዛ ሰዓት ለወስድ የምችለውን እርምጃ አዳምጡት ብሎ አላሁ ጀለ ወዓላ እጅግ ብርቱና ጠንካራ ቅጣት ሊቀጣቸው እንደሚችልም ገልጾልን ነበር። ከዛ ዝቅ ብሎ ያነሳው ፖይንት ምንድነው? አላሁ ጀለ ወዓላ እነዚህ እኮ መካውያን እናንተ 6ኛ ዓመተ ሂጅራ ላይ ወደ መካ ስትሄዱ ለኡምራ እናንተን ያገዷችሁ አለ። በትክክል በቂ ምክንያት ሯችሁ አይደለም። በቃ ይሄ በጃሂልያ ሰው የሚገዛው ስርዓት በሌለበት ሰዓት ላይ እልህ፣ ትዕቢት ወይም ደግሞ የስሜት ጥያቄ የሱ መሪ ይሆናሉ። እና እነዚህም ሰዎች እልህናት እቤት ውስጥ ገብተው እንጂ በሐቂቃ እናንተን ከመካለ ማገድ የሚያስችል ምንም አይነት ምክንያት አልነበራቸውም ማለት። ስለዚህ የጃሂልያ ሐሚያ ነው ሐሚያ الجاهልያ ነው ያለ የጃሂልያ እልህናት እቤት ወጥሯቸው እናንተን ከመካ ሲያግዱ እናንተም በዚህ አይነት የጃሂልያ ስሜት ውስጥ ገብታችሁ ነገሮች ተቀጣጥለው መስመር እንዳይስቱ እናንተ ላይ ምን አወረድኩኝ ያለ አላህ وانزل وانزله فانزل الله سكينته عليه مرغاغات የሚባል ነገር አወርጀባቸዋለሁ ሲደመር ደግሞ كلمه التقوى አላህና ረሱሉን የምታዘዝን ቃል لا اله الا الله የምትባለውን ቃል እንድትይዙና በሷ ላይ እንድትጸኑ ማድረጋችኋለሁ ስላደረኳችሁም የሁዴቢያ ስምምነት በሰላም ሙራላችሁ ቢነካም ዝቅ ያላችሁ ይመስላችሁ የኔ የረጅም ጊዜ እቅድና ፕሮግራም እናንተ እንደምታስቡት አይደለም ስለዚህ ለጊዜው ስሜታችሁን እርገጡት እንጂ ለወደፊት ሁሉ ነገር ይገለጥላችኋል ብሎ አላሁ ጀለ ወዓላ ሰሃቦችን ያናገረበትን አያት ተመልክተን ነበር ከዛ በስተመጨረሻ ያየነው ፖይንት ምንድን ነበር አላህ ረሱል ሰለም ወደ ሁዴቢያ ከመሄዳቸው ፊት 6ኛ ዓመተ ሂጅራ ላይ ረሱል መናም እንዲያዩ አድርጓቸው ነበር ያ መናም ምንድነው لتدخلن المسجد الحرام ان شاء الله امنين محلقين رؤوسكم ومقصرين لا تخافون من ماينت ستغبوا يا عمران بروجرام ستاكناولوا كمكه ود مدينه ستتملسوا من يمياسفرا يمياسچنق نجر سايكسد بسلام جبتاچو توطالاچو صغراچو لايتاچو مياساطرو ماساطرو عمره كناوناچو توطالاچو بلو منا مايتو نبر እና ይሄ መና ከሁዴቢያ ሲመለሱ አንዳንድ ሙናፊቆች ጉድ እኮ ነው የታለ ጸጉሬ ላጨው የታለ ያሳጠሩ የታለ መካ በሰላም የገባ ነው ብለው ጠንካራ ሙስሊሞች ላይ ሊፈጥሩ ያሰቡትን ተንኮል አላሁ ጀለ ወዓላ ስላወቀ ምን አለ ወዲያው ቁርአን ወረደና ለቀድ ሰደቀ አላሁ ረሱሉሁ ሩያ بالحق አለ አላህ እኮ ለመላእክተኛው ያሳየው መናን በትክክል አረጋግጧል እሁን ይሆናል ምንም የሚቀርበት ኮንዲሽን የለም ሲል የተስፋ ቃል ወይም በስራት ነገራቸው ከዛ በሚቀጥለው አመት 7ኛ አመት ሂጅራ ላይ ቃሉ ተፈጸመ ቁርአን የተናገራቸው ቃሎች ሁሉም እውነት ናቸው ይፈጸማሉና በዚህ መልኩ ነበር ከዛ መደምደም ያደረገው አያት ደስ ስትል ነበር فعلم ما لم تعلموا الله ان انتم ما تعلمون لو يعقل بهديبيا سمنته وسط يالون خير اتعلمكم هديبيا ولا طورنت بتغبو لا يسكتل يميشلون ادغا اتعلمكم لذلك فعلم الله كل النجر يعقل يعقل ما لم تعلموا ان انتم ما تعلمون عالم فجعل من دون ذلك فتحا قريبا كمكه مكفت بفيت بقرب دغمو ين يهوديبيان سمنت اند تلك فتحنا دل ቁጣሩት ትልቅ መከፈት ነው ስለማታውቁኝ ብታውቁማ ኖሮ ይሄ የሁዴቢያ ስምምነት ሚገርም ድል ነው ብሎ አላሁ ጀለ ወዓላ ሰሃቦች ጉዳውን መለስ ብሎ እንዲያዩት የገለጸበትን አያት ትላንትና በደከመ ስሜትም ቢሆን ለማየት ሞክረን ነበር ወደዛሬው ስገባ አላሁ ጀለ ወዓላ ምን ይላል ሙሐመዱ ረሱልላህ ሙሐመድ እኮ የአላህ መልአክተኛ ነው አለ ይሄ አላሁ ጀለ ወዓላ መካን በሰላም ገብታችሁ ተወጣላችሁ ብሎ መናምን ያሳየው ግለሰብ ሙሐመድ ይባላል ለእናንተ የነን መልእክት ይዞ የመጣው ግለሰብ ሙሐመድ ይባላል ይሄ ሙሐመድ ደግሞ ረሱልላህ ነው በአላህ የላከው መልእክተኛ ነው ሙሐመዱ ረሱልላህ ሙሐመድ የአላህ መልእክተኛና ወለዲነ አመኑ ነዛ ያመኑት ግለሰቦች ማሁ ወለዲነ ማሁ እነዛ ከሱ ጋር በእምነት አጥር ውስጥ አንድ አይነት አቋም ይዘው ከጎኑ የቆሙት ግለሰቦች አሽዳ በጣም ብርቱና ጠንካሮች ናቸው ይላል አላህ እማን ላይ አለል ኩፋር እከሃዲያን ላይ ጣዖት አምላኪያን እንጨት ድንጋይ የሚገዙ አካሎች ላይ በጣም ብርቱዎችና ጠንካሮች ናቸው ይላል هذا الرسول المسمى محمدا هو رسول الله حقا لا كما يقول المشركون የመካ ሙሽሪኮች ነብዩን ረሱል ናቸው ብለው ከመቀበል ይልቅ ተዚላቸዋል ሁዴቢያ ስምነቱ ሲፈጸም هذا ما عهد عليه فلان وفلان مع ረሱሊላህ የሚል ቃል ተቀምጦ ነበር እና ረሱል የሚለውን ቃል ሰረዙት ለምን لو نعلم انك رسول الله لاتبعناك قال انت يا الله ملائكتنا مهونين بنك كانت غا منچقچقوس كتتنا انكتلهم نبر بلو نبر سلازي الله من قاله محمد رسول الله ان انت تقبلاچو تال تقبلاچو نوتنوا لاچو على لاچو غدايو كنانته غير تيازرم الله كمسكر بقينا وكفى بالله شهيدا بل نبر سلازي محمد رسول الله والذين معه يه اني لاكوت محمد ملائكتنا ينا كسو غار امنتن چبطو يالوت امانيوچ اشداء على الكفار اطاوت املاك يالاي املاك يلم يميل چفلك ياله اسقيامي اقوام يزو ميغوازو گلسبوچ لاي اشداء برتوچ ناتچو عليه تنكاروچ ناتچو رحماء بينهم بمكاكلاچو گن በቃላት ሊገለጽ የማይችል እዝነትና ርህራሄ መተሳሰብ በስፋት ይስተዋላል ለላላ واصحاب الابرار الاخيار غلاظ على الكفار متراحمون فيما بينهم كقوله تعالى بلا انكسر الله من يميلوا اذلة على المؤمنين عزة على الكافرين مؤمنوش بلا مالت لمؤمن زك قالوا يتنانسوا يتوردوا ናቸው አለ በተቃራኒ ዛሬ እኛ ጋ አሁን እዚህ ሩም ውስጥ ገቡ ለወንድሙ ዝቅ የሚል ለወንድሙ ፍቅር የሚሰጥ ለወንድሙ ቢጨነቅ ሚያስብ ሰው አታገኝ ትንሽ ሲጎዳ በቃ በጣም ከባድ ነው ምናያቸው ነገሮች ሁሉ ትንሽ ያስቀይማሉ ቁርአን የተቀበለው ትውልድ ግን አዝለተና አለል ሙእሚኒን ነው አላህን ለተቀበለ ግለሰብ ዝቅ የሚል ነው አዕዘተና አለል ካፊሪን ታውት አምላክያን አምላክ የለም የሚል ፕሪንሲፕል የሚከተሉ አካሎች ላይ ደግሞ ምንድናቸው ብርቶች ጠንካሮች ናቸው ይላል ስለዚህ አላሁ ጀለ ወዐላ ሱሐቦችን በመንገለጻቸው ራስ በራሳቸው በጣም የተሳሰቡ የሚተዛዘኑ የሚፋቀሩ ለዚህ ነው ራሱ ምንድነው ያሉት مثل المؤمنين في توادهم وتراحمهم وتعاطفهم كمثل جسد واحد የሙእሚኖች እኮ ምሳሌ አሉ እዝነታቸው አንዱ ለአንዱ ያለው መራራት ፍቅራቸው ሰላማቸው ሲታይ ልክ እንደ አንድ ገላናቸው ይላሉ ረሱል እንደ አንድ ገላናቸው ይገርማችሁ ይሄ ገላ አሁን የኔን ገላ ወይ ያንቺን ገላ አስቢ ወይ አንተን ገላ አስቦ እጅ ሲታመም እግር አብሮ ይስቃያል እግር ድንቅፋ ሲመጣው ጭንቅላት አብሮ ይጦዛል አይደለም ረሱልም ሙእሚኖችን የገለጹት ሩሐማኡ ቁርአን ሩሐማኡ بينهم ማላቸው ማከላቸው ላይ ያለው እዝነትና ርህራሄ በቃላት የሚወሰፍ አይደለም እኛኮ ከታሪክ የተማርነው ራሳቸው የሞቱ ለወንድ የሚያስብ ትውልድ ነው ቁርአን ቅርጽ ያለፈው አይደል እኛ ደግሞ እኔ ከሞት ሰርዶ አይብቀል የሚባለውን የአማሮችን ተረት በህይወት ላይ ፕራክቲስ ያደረግን ይመስላል እኔ አሁን ሐጅ የሚሄድ ሰው ለኔ ብዙ አይመቸኝም አለት ሐጅ አንድ ጊዜ ሰው ፈርዱን ከተወጣ ግዳጁን ከተወጣ ልክ እንደ ቫኬሽን እንደ መዝናኛ ቦታ ሰው በየጊዜው እየተንቀሳቀሰ ነው ግን ዞር ብላችሁ ብትሄዱ ሐጅ በየጊዜው 50 ምናምን ሺህ ብር ያወጣም ሄደው ግለሰብ ጎረቤቱ በረሃብ ያለቀ ነው ኢማሞች ይበሉት ይያጡ ነው የቤት ኪራይ የሚከፍላቸው ይያጡ ነው አይ ሩሐማኡ በይነሁም ገና ሰው መኖር አልጀመረም ለራሱ ነው የሚያስበው የሚጨነቀው የሚጠበበው ለሚስቱ ለልጁ ለራሱ እንጂ ከራሱ አልፎ ለሙእሚኖች የሚጨነቅ ትውልድ ገና አልተገነባም ቁርአን ግን ይሄንን ህይወት በተጨባጭ የሚኖሩ ሰዎችን ምድር ገጽ ላይ እንዲንቀሳቀሱ አድርጎ ያለፈ ታሪክ ነው ያለው በቁርአን ውስጥ ስለዚህ አላህ ሩሐማኡ በይነሁም ማከራቸው ያለው እዝነትና ርህራሄ በቃላት የሚገለጥ አይደለም ነው ያለው ስለዚህ ወንድሞች ረሱልም እንዳልኳችሁ እንደ አንድ አካል ነው የመሰለው ቁርአን ሊላቦታ እነማ المؤمنون اخوه الى እኔ ምን ረዳ መሰላችሁ ሙእሚኖች ወንድማሞች ናቸው ይላል እኔ ከዚህ አያት ምን ማረው ይሄ አንድ ማህፀን ስር ተቀምጣችሁ ሲወጣችሁ ወንድሜ እህቴ በአንድ አባስ ስለተወለዳችሁ ምናምን ወንድሜ እህቴ ይሄ አይደለም በቃ አስቡት ከናታችሁ በላይ እኔ አላህን ተቀብያለሁ አንቺም አንተም አላህን ተቀበላችኋል አላህ ማለት እናትሽን ያመጣ አባትሽን ወለዚህ ምድር ያመጣ ምድር ሰማይ የገነባ አንቺን ከዛች የዘር ጠብታ ወደ ምድር እንድትመጪ ያደረገ አምላክ ነው ይሄ አምላክ እኔም አንቺን በጋራ ተቀበለን ይሄ አምላክ ካላስተሳሰረን ከዛው ጭ ያለ ወንድማማችነት ይቅርብኝ እንግዲህ ነው እህቶች ይቅርብኝ እያስተማርኩ ነው ሰይድ ከቻልክ ግባና ተከታተል ይቅርታ እና አላሁ ጀለ ወዓላ ቁርአኑ ሐዲሱን ስታዩት እኮ ዛሬ ሰው እንኳን ለወንድሙ አይደለም ለጎሳው እየሞተ ነው ለአገሩ ለአብሮ አደጉ እየሞተ ነው አስቡ ሰው ለመሬት አንድ አገር ላይ እኔና አንቺ ስለተወለድን መሐመድ ተነካ ሲባል ምን ትሆኛለሽ ሪቴ ትሆኛለሽ ትርገፈገፊያለሽ ይስማሻል አይደለም ይሄ ቁስሉ ሳውዲ ውስጥ አንዲት ኢትዮጵያ ተገደለች ከተባለ አንዲት ኢትዮጵያ ተቃጠለች እንዲሆን ከተባለ ሁላችንም ማናቀው ውስጣችን ሚላወስ የወገናዊነት ስሜት አለ አይደል ወንድምሽ ከሆነ ወንድም ያጎትሽ ሊምናምን ከሆነ ደግሞ ሊፈጠር የሚችለው ስሜታዊ ነውጥ ዝም ብላችሁ አስቡት ከባድ ነው ግን ከዚያ አውጡትና አላህን የተቀበለ ግለሰብ ተርቡ አላህን የተቀበለ ግለሰብ መጠለያቱ አላህን የተቀበለ ግለሰብ ሚለብሰው አጥቶ ሰዎች ሐጅ ደጋግሞ ይሄዳሉ አስቅም ወላሂ ነው ይስቃሉ ከምር ነው ማለት ስለዚህ ሩሐማኡ በይነሁ ደጋግሞ የሐጅን ቫኬሽን የመዝናኛ አድርጎ የሚቆጥረውን ስራ ትቶ ማከል ወንድሙን ያግዝ ወንድሙን ይርዳ ስራ የሌለ ስንት ወንድም አለ በየቦታው ሰው ግን በየአመቱ ከነሚስቱ ልክ እንደ እንትን ይሄ ዲን አይደለም ለኔ ዲን አይደለም በቃ ሩሐማኡ በይነሁ ሰው ቢኖረው ደስ ይለኛል ከኔ ከነፍስ ጨምሮ ማለት ነው ማከላቻው ላይ ያለው መተዛዘን ፍቅር ሰላም አንዱ ለአንዱ ያለው እዝነት አጂብ እኮ ነው ሐዲሱ ቀጥታ ለተርጉሞ مثل المؤمنين في توادهم የሙእሚኖች ምሳሌ ፍቅራቸው አሏቸው ወተራሁምህ መተዛዘናቸው ወተዓጡፍህም አንዱ ለአንዱ ያለው ርህራሄ كمثل الجسد الواحد ምሳሌያቸው ልክ እንደ አንድ ገላ ነው ይሄ ስሜት የሚመጣው እምነት ስንጨብጥ ብቻ ነው አላህ ልቦቻችሁ ስር ቦታ ሲኖር ብቻ ነው ኢስላም ልቦቻችሁ ስር ቦታ ሲኖር ነው ብሔርተኝነት ዛሬ ጣራ ነክቷል አይደል ከዚህ በላይ የወንድም ልጅ ያገር ልጅ ምናም ይባል ነገር ጣራ ነክቷል ከዚህ በላይ ግን የሰው ልጆችን ሊያሳስራቸው ሊያፋቅራቸው የሚገባው ዝም ብላችሁ ሎጂካሊ ያስቡትስ አንቺ ለእናትሽ ልጅ ትጨነቂያለሽ ምን አለ አንቺ ተቀበልሽውን አምላክ የተቀበለ ግለሰብ ከወንድምሽ በላይ ቢያስጨንቅሽ ምክንያቱም አላህ محمد رسول الله والذين معه كنر النزاك السجار يقول له أكالوش أشداء على الكفار رحماء بينهم ما أكلات شلا يقول له متزازا فكر سلام عجيب نويا لنا سلزي الله يهنن فكر يهنن سلام ما أكلات شلا يمن جنب بامل كان بارو تشادر جن تراهم ماله እነዚህን ሙሐመድና ከሱ ጋር ያሉት አማኝ ግለሰቦች ታጫውላ አላህ ተራሆም ተመለከታቸዋለህ ሩክዓን ሱጀዳ ሩክዓን ማለት ያጎነበሱ ሆኖ ታጫውላ ሱጀደን በግንባራቸው መሬት ላይ ተደፉ ሲሆኑ ታገኛቸዋለህ በቃ ለአላህ ያላቸው ፍቅር ከምላስ በዘለለ ፕራክቲካሊ በተግባር ነው የሚገለጠው ሁሌ አላህን እየተገዙን ስግደት ነው ስግደት ነው ስትሄዱ ቤት ስግደት ነው መስጊድም ስግደት ነው ቤትም ስግደት ነው ዚያራም ሄዶ ስግደት ነው ለምን ይሄ ማከላቸው ላይ ያለው ወንድማማችነትን በደንብ የገነባው ኢማን ነው ኢማን ደግሞ ሰዎችን ኮሬ በላይ ለስራ እንዲተጉ ያደርጋቸዋል ሰው ብዙ የሚያወራው አቅሉ ሲለማ ነው ብዙ ዒባዳ ደግሞ የሚሰራው ልቡ ቀልቡ በኢማን ሲያሸበረቅ ነው ስለሰሃቦቹ ሚተዛዘኑት ሚፋቀሩት አንዱ ለአንዱ ሚራራው እኔ ለሙት እንጂ አንተ ተጠጣ እኔ ንራብ እንጂ አንተ ብላ እኔ ለታረዝ እንጂ አንተ ልበስ የሚል የሰው ልጆች በቀላሉ የማይተገብሩት ነገር የሚያስተገብረው ኢማን ነው ይሄ ኢማን ደግሞ አልኢማኑ ቢላህ መሰረቱ ነው አላህን ከልብ መቀበል የጠፋን እኮ ይሄ ነው አላህን ጌታዬ ነው ብሎ ከልብ መቀበል ይሄን ስትችሉ የኔ እምነት ታዝኑልኛላችሁ አዝንላችኋለሁ፣ ትወዱኛላችሁ፣ ወዳችኋለሁ። አንቺም ትወጂዋለሽ፣ ይወድሻል። ወልሙእሚኑነ ወልሙእሚናት ባዕዱሁም አውልያዑ ባዕድ ልኩል ቁርአን የሚለው ሙእሚን ወንዶችና ሴቶች ከፊሉ የከፊሉ ወዳጅ ነዋል። አውልያ ማለት እናንተ ሀቢብ ነው፣ ሀቢቢ ሀቢቲ ነው የምታውቁት አይደል አይደል። አላህ ግን ከሀቢብ በላይ ወልይ አውልያ ነው ያለው። ገባሽ? አውልያ ማለት በጣም የሚተዛዘኑ የሚጠባበቁ የሚደጋገቡ በቃ ግንኙነታቸው የመንፈሳዊ ፍቅር ማዕከላቸው ላይ ከስሜታዊ ፍቅር በላይ ቦታ አለው እኮ ማለት ነው። ዛሬ እኔ እንጃ ሙእሚን ወንዶችና እህቶች የሚዋደዱም አይመስለኝም። እንደምትወዳት ብትገልጽላት እሷም እንደምትወድ ብትገልጽ ኮምፕሌት ትወጣና ወዴት ነው የምትሄደው? ወዴት ነው የምትሄደው? ወዳኛለች አይገባንም። ገብቷቸዋል? ይሄ ኢማናዊ ቋንቋ ብዙም አይገባንም። የማይገባን ለምንድን ነው? ከኢማኑ ዓለም ራቅን። የሚታየን በቃ ስሜት የገነባው ስጋዊ ትስስር ነው። ይሄ ደግሞ እንኳን ጀነት አይደለም ዱንያም ላይ ጥቅም የለውም። ስትጣሉ ወዲያው ነው የሚበጣጠሰው። ስለዚህ አላሁ ጀለ ወዓላ ይፋቀራሉ፣ ይዋደዳሉ፣ በጣም ትስስራቸው የጠነከረ ነው ብሎ የገለጸውን ነገር ለማምጣት ቅድሚያ ለኢማን መሰራት ሁሉ ያለበት ይመስለኛል። ሚን ከስረቲ ሰላትህም ወዒባደትህም ሩህባኑን ቢለይል አስወዱን ቢነሃር አው እስወዱን ቢነሃር። በሌሊት በቃ ፍጹም ሃይማኖተኛ ናቸው። ባታ ዱንያን ኮምፕሌትሊ ተቋርጠው ከአምላካቸው ጋር የሚሾካሸኩ ናቸው አለ። ሌሊት ደግሞ ቀን ደግሞ አንበሳ ምድራዊ ህይወትን ለማቆም የሚታገሉ እስላምን ለማቆም የሚታገሉ ቀን በቃ ወታደር በቃ መሮጥ፣ መታገል፣ መልፋት፣ መማር፣ ማስተማር ነው። ሌሊት ደግሞ ከዚህ ሁሉ ዓለማዊ ነገር ተቋርጠው ኮምፕሌትሊ ወዴት ሄዳሉ? ይሻገራሉ ሳይሞቱ ማለት ነው። ለምንድን ነው እንደዚህ በዒባዳ የሚጠነክሩት? የዚህን ያህል በሩኩዕ ላይ በሱጁድ ላይ ለምንድን ነው በጣም የተደፉ ስትሉ አላህ ቀጥሎ ምን አለ? የብተሁነ ፈድለ ሚንላህ ከአላህ የሆነውን ትሩፋት እኮ ፈልገው ነው። የአላህ የመጨረሻው ትሩፋቱ ጀና ነው። የመጨረሻው ትሩፋቱ ሪድዋኑላሂ ጀለ ወዓላ ነው። የአላህን ፍቅር ማግኘት ነው። ጀነት ገብቶ ከጀሃነም እሳት መራቅ ነው። ዱንያ ላይ ደግሞ ደስታ፣ ሰላም ማግኘት ነው። አላህን በመገዛት የሚገኘው ምድራዊ ህይወት ማጣጣም ነው። ስለዚህ እነዚህ ሰዎች ስጁድ ላይ ሩኩዕ ላይ የምትተዋቸው የአላህን ትሩፋት ፈልገው ነው አሉ። እናንተ ዩኒቨርሲቲ የምትገቡት ለምንድን ነው? ስራ የምትሰሩት ለምንድን ነው? አላሁ ጀለ ወዓላ ግን የኔ ትሩፋት የሚገኘው ይላል እዚህ ሰላት ላይ፣ ጾም ላይ፣ ዒባዳ ላይ በሚደረግ ትግል ነው። ሰሃቦችም ይሄን የሚያደርጉት የኔን ትሩፋት ፈልገው ነው ይላል። ወሪድዋን አለ። አያችሁ፣ የኔን ትሩፋት ቁሳቁስ ብቻ ሳይሆን የኔንም ፍቅር ፈልገው ተራሁም ሩክዓን ተራሁም ስጀደን ተራሁም ኩለ የውሚን ወሌይላ ዩሰሉነ ሊላሂ ጀለ ወዓላ እየሰገዱ እየተደፉ እያጎነበሱ እየሰጡ እየተቀበሉ እየታገሉ ነው የምታዩቸው። ጎላቸው የብተጉነ ፈድለን ሚነላሂ ወሪድዋና። ወላሂ ብር እንደምትፈልጉት የአላህን ፍቅር እኮ ብትፈልጉት ታገኙት ነበር። ግን ችግሩ ሰው ለብርና የአላህን ፍቅር ለማግኘት እኩል ስሜትም የለም። የአላህ ፍቅር ከተገኘ ደስ ይላል፣ ካልተገኘ ግን ብዙም አያስጨንቀን። በጣም የሚያስጨንቀን ብር ስናጣ ነው። በጣም እንረበሸው ቁሳቁስ ሲጎልን እንጂ የአላህ ፍቅር ሲጎል፣ የአላህን ትሩፋት ሰዎች ዱንያም አኺራም ላይ ሲያጡት አያሳስበንም። ይሄ ደግሞ ከአንድ ሙእሚን የሚጠበቅ አይደለም። እኔንም እናንተንም አላህ ይድረስልን። ክፋቱ ከባድ ነው። ይሄ ውስጣችን ያለው ያልሰለጠነ ማንነት ነገ ወደ ጀሃነም እሳት ይዞን የሚወርድ ይመስለኛል። ሲማሁም ማራላህ የነዚህ ሙእሚኖች ምልክታቸው እኮ ፊ ውጁሂም ፊቶቻቸው ላይ ይታያል። ሚን አተሪ ስጁድ ስጁድ ከማግብዛታቸው የተነሳ አተር ማለት ምልክት ማለት ነው። አተር ማለት ምልክት ማለት ነው። ሚን አተሪ ስጁድ ግንባራቸው መሬት ላይ ከመድፋታቸው የተነሳ የስጁዱ ምልክት ፊቶቻቸው ላይ ይታያል። አላመቱሁም ወሰምቱሁም ካኢነቱን ፊ ጅባህህም ሚን ከትረት ስጁድ ወሰላት ሰላት በጣም ከበዛታቸው የተነሳ ፊቶቻቸው ላይ ምልክት ታይባቸዋል ይላል ኢማም አልቁርጡቢ ይላል لا احد في وجوههم علامات تهجد بالليل وامارات السهر ኢማም አልቁርጡቢ ይላሉ ይሄ ምልክት ያለው አላህ በሌሊት ለአላህ በመስገድ አላህ በመገዛት እና እንቅልፍ ማጣት የነዚህ የኢባዳውንና የእንቅልፍ ማጣቱን ምልክት ቀንቀን ታያለህ ማለት ነው ብሎ ፈሰሩ ابن جرير دوم يقولوا هو الوقار والبهاء ايه سماهم في وجوههم مالت فيتوچاچو لاي ملكت الله مالتو امام ابن جرير الوقار والبهاء لال غرما موغسالاچو وقار فيتاچو ستاوت اللهن اندميفرو تقوى اندالاچو مؤمنوچ اندهونو فيتوچاچو لاي ملكت الله لال امام مجاهد دوم يقول هو الخشوع والتواضع ايه سماهم في وجوههم بلو مالت في توتشاتشو لاي متنانسنا اللهم مفراد تايا الله نليت يسجدو ياغو نبسو كان كان دمو لديناتشو يدكبو وطيتو في توتشاتشو لاي تقوى ينببال بم ياساز زنونيتا انيا في تلاي تقوى ما ينببال نورم يلم افزان ياوسو عمدو بون بلو عمدو بون بلو لمن نبسا سلمان لحرسالاتشو من جعل اكبر همه من جعل الدنيا اكبر همه جعل الله الفقر بين عينيه اندزي رزم يا رب متقفط حديث عليك چنقطو حسابو وطرتو كله دنيا يهونه سو الله دهنتن اغنبارو لا يسقمطبتنا چنقطنا وطرتنا وسلام يله بر الله اسو جن كدهوچ يالانسا غرا يتغابا يتمسقاقل يهوت استن يالو ماكينا ينادال ግን ውስጡ ባዶ ነው ቪላ ቤት ውስጥ አለ ወላሂ በደከመ ቤት ውስጥ ከሚቀመጠው ደሃ እኩል እንቅልፍ ራሱ አይተኛም ያቺው ስለዚህ ሰሃቦቹ ጋር ግን ስትመጡ ሀማቸው ጭንቀታቸው አላህ ማግኘት ነው ጀናም ማግኘት ነው ዱንያ ላይ ሙእሚን ሆኖ መገኘት ነው ጭንቀታቸው አኺራ ስለሆነ ፊቶቻቸው በቃ አጂብ የሆነ ኑሮ አለበት ስታያቸው اللهن እንደሚፈሩ ጎላቸው ምድራዊ ቁሳዊት እንዳልሆነ ምልክት አለበት ይለናል الله جل وعلا ذلك ይሄ ከላይ የገለጽኩት የሰሃቦቹ ምሳሌ مثله في التوراة التوراة ላይ የተገለጸው ምሳሌያቸው ነው አለ ذلك وصف في التوراة الشدة على الكفار والرحمة بالمؤمنين وكثرة الصلاة والسجود ማከላቸው ላይ ተዛዘናሉ ለሌላው ጠንካሮች ናቸው ስግደት ያበዛሉ ሱጁድ ያበዛሉ የሚለው ምሳሌ ተውራት ላይ የሰፈረ ምሳሌ ነው ወመሰሉን في الانجيل ወንጌል ላይ ደግሞ ስለነዚህ ሰዎች የሰፈረው ምሳሌ ከዘርዒን እንደ አዝመራ ናቸው የመጨረሻው ነብይ እና ተከታዮቹ እንደ አዝመራ ናቸው የሚል ምሳሌ ተቀምጧል አخرج يا አዝመራ አወጣ ምንድነው ያወጣው شطأه ቅርንጫፉን ወይም ቀንዘሉን ቅርንጫፉን ከስር አወጣ የተዘራው ዘር አንድ ነበር ያ ዘር ቅርንጫፉ ብቅ ማለት ጀመረ ከዛስ فآزره ሌላኛው ደግሞ ይወጣና ይደግፈዋል አዘረው ማለት ያግዘዋል ያጠነክረዋል ይደግፈዋል فاستغلظ አንዱ ቅርንጫፍ ብቅ አለ ሌላው ወጣ የተደጋገፉ የጠነከሩ ሄደው فاستغلظ ጠንከር አለ ሁለት ግሩ ቆመ يعجب الزرع ይሄ አዝመራ አንድ ያለ ቅርንጫፉን ያወጣ ተደጋግፈው የበዙ የጠነከሩ ሲሄዱ يعجب الزرع አዝመራ የሚዘሩትን ሰዎች ያስደንቋቸዋል ጉድ ደረሰልኝ ጠነከረኮ ተክሊ እያለ ገበሬው ይጓጓል መጀመሪያ ሲዘሩት ይበቅል ይሆን አይበቅል ይሆን በሚል በተምታታ ሐሳብ ይዘሩታል ከዛ አላህ ረድቷቸው ደሞ ቀስ ይያለ ያደገ ሄዱ አቅም ሲያገኝ ሲጠነክር እፎይ ታይሰማቸዋል ልፋታቸው ድካማቸው ፍሬ እንዳፈራ ስለሚያውቁ ምን ይሆናሉ መደሰት ይጀምራሉ ይለናል አላህ እና በዚህ መልኩ ኢንጂል ላይ ወንጌል ላይ የሰፈረ ምሳሌ ያላቸው አንድ ሆኖ ይወጣል መሐመድ ከዛ አንዱ ሲቀላቀል ሴቷ ስትገባ ባሪያው ሲገባ አቡበከር ሲገባ አሊ ሲመጣ እንዲያለ ይሰባሰቡ የተደጋገፉ መካዎች በርከት ያለ ቁጥር ከዛ መዲና ወጥተው በርከት ያለ እንደውም መንግስት እስከ መሰረት እየሰፉ መካን እስከ መክፈት አያችሁ በዚህ መልኩ እንግዲህ እነዚህን አካል ጅላ የተቀመጠላቸው ምሳሌ ከዘርዒን እንደ አዝመራ ነው። ያ አዝመራ ደግሞ አኽረጀ ሸጣሁ፣ የተዘራው አዝመራ አኽረጀ አወጣ፣ ሸጣሁ ቅርንጫፉን አወጣ። ምን ማለት ነው? አንድ አዝመራ ሲዘራ እዛው ተቀብሮ አይቀርም አይደል? አይደል? ቅርንጫፎቹ ቀስ እያሉ ይወጣሉ። በኢማም ማን ያልነው? ኢብኑ ጀሪር ነው። ይሄ ማለት ቆይ ማናቸው ምን አሉ? ቅርንጫፉ ሙሐመድ ዘሩ ሙሐመድ ነው ሰለላሁ ዐለይሂ ወሰለም፣ ቅርንጫፎቹ ደግሞ ባልደረባ ነው ባልደረባዎቹ ናቸው ብሎ ፈስሮታል። ስለዚህ አኽረጀ ሸጣሁ፣ ያ የተዘራው አዝመራ ቅርንጫፉን አወጣ። ፈአዘረሁ፣ ያ የወጣው ቅርንጫፍ ለዋናው መሰረት ረዳው፣ ጉልበት ሆነው፣ አገዘው። ፈስተግለፋ፣ እና እየወጣ እያደገ ሲሄድ ደግሞ እየወፈረ እየጠነከረ ሄደ። ፈስተዋ፣ ይህ ብቻ ሳይሆን ተስተካከለም። ፈስተግለፋ፣ ፈስተዋ፣ ተስተካክሎ። አላ ሱቅ ያለ ሱቅ ማለት ያው ባት ግንዱ ማለት ነው። ግንዱ ላይ ተስተካክሎ ወፍሮ አቅም ኖሮት በቀለ ማለት ነው። ያ አንድ ጊዜ የተዘራው አዝመራ ቅርንጫፉን አወጣ። ቅርንጫፎች የተጋገዙ የተጋገዙ የተጋገዙ አቅም አገኙ፣ ጠነከሩ። ከዛስ ፈስተግለበ ፈስተዋ አላ ሱቅሂ፣ ግንዱ ላይ ተስተካክሎ ቀጥ ብሎ ቆመ። ተክልን ዝም ብላችሁ አስቡት። ያው ትልቁ ዛፍ መነሻው ጥንትዬ ቅርንጫፍ ነች። ህፃን ልጅ ቢረግጣት ትጠፋ የነበረችው ቅርንጫፍ አላሁ ጀለ ወዓላ ግን አቅም ሰጥቶ አውፍሮ አውፍሮ በራሷ ጊዜ ራሷን ችላ ትቆማለች። ከዛ በኋላ ማን ይነቀንቀዋል? እና ወንጌል ላይ ሙሐመድና ባልደረቦች የተሰጣቸው ምሳሌ ይሄን ይመስላል አለ። ዩዕጅቡ ዝራዕ፣ ይሄ አዝመራ ደግሞ ዘሪዎቹን ገበሬዎቹን በጣም ያስገርማል። ዘሪዎቹን በጣም ያስገርማል። ዩዕጅቡ ዙራአ ገበሬዎቹን በጣም ያስገርማል። ምክንያቱም እነሱ አንዲት ነገር ነው የዘሩት፣ ጥቂት አቅም የሌለውን ነገር ነው የዘሩት። ከዛ በኋላ ግን ከነሱ ፈቃድ ውጪ አቅም አግኝቶ ወፍሮ ተረዳርቶ ጠነካክሮ ሲያዩት በቅሎ ራሱን ችሎ ሲቆም ደረሰልን ብለው ተደስተው ተገርመው ይህን አዝመራ ለመጠቀም ይጓጓሉ ይላል አላህ። በዚህ መልኩ ሰሃቦችንና ባልደረቦችን ነብዩንና ባልደረቦቻቸውን በዚህ መልኩ ምድር ገጽ ላይ እንዲመጡና እንዲበቅሉ እንዲፋፉ ያደረግኩት አለ። ሊየገዘ ቢሂም ልኩፋር፣ ጣዖት አምላኪው አካል በእነሱ ላይ እንዲቆጭ ነው። አንድ አልነበረም? ጥቂት አልነበሩ? አሁን ይህን ያህል አቅም አገኙ እያሉ ቅጥል ርድብን ይላሉ ማለት ነው። ትዝ ይላችኋል መካ ውስጥ የሆነ ሰው ሲሰልም እያሳደዱ ቁም ስቅሉን ነበር የሚያሳዩት፣ ቁም ስቅሉን ማለት ነው። ስለዚህ ይህን ያደረግኩት ሊየገዘ ቢሂም ልኩፋር አለ፣ ከሃዲያን በእነሱ ላይ እንዲቆጭና ሀዘን ትካዜ እንዲሰማው ይህን አድርግ ያለው አለ። ቀጥሎ ምን አለ? ወዐደ ላሁ ለዚነ አመኑ፣ አላህ እነዚ ያመኑትን እኮ ቀጠራቸው። ወዐሚሉ ሳሊሓት፣ አምነው ሲያበቁ በጎን ተግባር የሰሩ ማለት ነው። እኔ ይሄ ኢማን ሁል ጊዜ በተወሳ ቁጥር ሁሉ ከምሬ ነው ብላችሁ አዝናለሁ፣ ውስጤም ይላወሳል። አላህ ቁርአን ላይ በተደጋጋሚ ያመኑት ሰዎች ከጀሃነም ትረፉ፣ ያመኑት ሰዎች አላህ ረዳቸው፣ ያመኑት ሰዎች ያመኑ ሰዎች ይላል። ይሄ ኢማን ቅድም እንዳልኳችሁ ሙእሚኖች ስንሆን ሩሐማኡ በይነሁም ይገኛል። በዚህ ምዕራፍ መሰረት አሽዳ አላ አልኩፋር ማለት ይሄ ይገኛል። በቃ መተሳሰቡ መተዛዘኑ ይገነባል። እና በዚህ መንፈስ ይሄንን በህይወታቸው ላይ አምጥተው እምነት አጥር ውስጥ የገቡ ግለሰቦችን አላሁ ጀለ ወዓላ ቀጥሯቸዋል፣ ቃል ገብቶላቸዋል። ደግሞ ሰው ሲያምን ወአሚሉ ሳሊሐት አላያችሁ፣ በጎን የሰሩ አለ። አምነው ሲያበቁ ወዐደ ላሁ ለዚነ አመኑ፣ አላህ እነዚህ ያመኑትን ሰዎች ቀጥሯቸዋል ወይም ቃል ገብቶላቸዋል። ወአሚሉ ሳሊሐት፣ አምነው በጎ ተግባርን የሰሩ ማለት ነው። ምንሁም ከነሱ መካከል አለ። ከነማን? ካመኑት ሰዎች መካከል በጎ ነገርን የሰሩ እስኪ ምንሁም። ወዐደ ላሁ ለዚነ አመኑ ወዐደሁም ተዓላ ቢልአኺረቲ ቢልመግፊረቲ ታም ወልአጅሪ ልዓዚም ወርዝቅ ልከሪም ፊ ጀናት ነዒም አላሁመ ርዝቅና መሐበተሁም ያ ረብ ልዓለሚን። ወዐደ ላሁ ለዚነ አመኑ፣ አላህ እነዛ ያመኑትን ግለሰቦች ቀጥሯቸዋል ወይም ቃል ገብቶላቸዋል እናንተ ሙእሚን ሁኑ እንጂ እናንተን በትክክል እመኑኝ እንጂ አብሽሩ ለምትሰሯቸው ጥቃቅን ስተቶች ለምትሰሯቸው ወንጀሎች አማኝ ደስ የሚለው ባህሪው ያጠፋል ያጠፋና ግን አልቅሶ ለጌታ ይመለሳል አጥፍቶ ወደ አላህ መመለሱ ደግሞ አላህ ይደሰትበታል በሚያሳዝን መልኩ ደግሞ ይሄ ኢማን የሚባል ነገር ውስጣችን የሌለን ሰዎች እናጠፋለን ነገም እንደግማለን ጥፋቱ እኛ ጋር ዋጋ የለውም ልክ አላህን እንዳመጽን አይሰማንም ይሄ ኮምፕሊትሊ ነው ከክደት ለይቶ ማለት ራሱ ከባድ ነው ሙእሚን ያጠፋል አጥፍቶ ግን ይመለሳል ሌላው አካል ስለ ሙናፊቅ ካፊር ግን ስትሆኚ ዛሬም ዝሙት ይሰራል ነገም ዝሙት ለመስራት ቀጠሮ ነው የሚይዘው ዛሬ ይጠጣል የዛሬ ሳምንት የመጠጥ ፕሮግራም ይዛል ይሄ በጣም አደገኛ ነው አምላክን ያመጸ አምላክን ያስቀየመ አምላክ ከለከለው ነገር እየፈጸመ እንደሆነ ተሰምቶት ትንሽ ድንገት የሚለው ሙእሚን ብቻ ነው ስለዚህ አላህ ይሄን ኢማን የሚባል ነገር ሲሰጣችሁ ለምሳሌ ወንድምን ማፍቀር የሚችል ልብ የላችሁም እንበል በዚህ ተናዳችሁ ተጸጽታችሁ ወንድሞቻችሁ እህቶቻችሁ ለመውደድ ለማፍቀር ከተነሳችሁ እርግጥም ኢማን ውስጣችሁ ትንሽ ቦታ ይዟል ማለት ነው ያለበለዚያ ግን አደጋ ይታየኛል وعمل الصالحات ደግሞ ያመነ ሰው በጎ ነገር አይከብደው ሰደቃ ስጥ እሺ ነው ስገድ እሺ ነው ሐጅ አድርግ እሺ ነው እምነት ብቻውን ፍሬ የለው ወይም ዋጋ የለው ፍሬስ ካላፈራ ፍሬው ስራ ነው ስለዚህ አላህ አምነው በጎ ስራ ላይ ከልብ የደከሙ ሰዎችን ቃል ገብቼላቸዋለሁ ምን መግፊራተን አለ ምህረትን ቃል ገብቼላቸዋለሁ አማኝ ከሆኑ መልካምን ስራ ከሰሩ ላጠፉት ጥፋት ሁሉ ይቅርታ ላደርግላቸው ቃል ገብቻለሁ እስኪ ከመቶ 50 በላይ ሜምበር ይታየኛል አባል ይታየኛል ተማሪ ይታየኛል ምየንም ነግራችሁ ሁላችሁም ወንጀል አለባችሁ ሁላችሁም ታጠፋላችሁ ለዛውም በየቀኑ በቀን ሳያጠፋ ሚውል ሰው ከመሐከላችሁ ማግኘት ከባድ ነው ኦር በጆሮ ኦር በአፉ ኦር በአይኑ ኦር በቀልቡ ጥላቻ ምቀኝነትን ገንብቶ የማይውል ሰው ከመሐከላችን ጥቂት ነው አብዛኛቻችን 154 ያጠፋሉ ምናልባት አንዱ ግለሰብ ተኝቶ ስለሚውል እሱም ያው እንደ እንትን ይታያል እና አላህ ምን አለ ሙእሚኖች ግን ከሆናችሁ ያጠፋችሁትን ነገር ተጸጽታችሁ እስከተመለሳችሁ እምነት ያለው ሰው ደግሞ ወንጀል እየሰራ አይስቅም ወንጀል እየሰራ አይደሰትም ማለት ነው በሚሰራ ወንጀል ይከፋል ወንጀል ቆሰርቷል ግን ይከፋል ይናደዳል ይበሳጫል ይሄን ወንጀል ላለመድገም አቋም ሲይዙሉ ታዩታላችሁ የኛ ነገር ግን ወንጀል ሰርተናል በእናትሽ አጠፋው እኮ አይገልምም ሟሸው እኮ እየቀለድን እያፌዝን ነው በመዋሸታችን ራሱ የልብ ጸጸት አታገኙ ይሄ ደግሞ አደገኛ ነው አላህ ቃል የገባው ወንጀላችሁን እምራለሁ ወአጅረን ዓዚማ አጅራ ምንዳ መሰጣቸዋለሁ ዓዚማ ታላቅ የሆነን ምንዳ ሰጣቸዋለሁ አላሁ ጀለ ወዓላ ያለው ለማን ነው ለሙእሚኖች ነው እምራቸዋለሁ ያለው ለሙእሚኖች ነው ስለሚያጠፉ ሰው ስለሆኑ ጀናይን አጅርን ከባድ አጅር አስቀምጫለሁ ለሙእሚኖች ነው ሙእሚንስ ካሉናችሁ ድረስ ታጠፋላችሁ በጀሃነም ሳትቀጣላችሁ ታጠፋላችሁ ጀነት ትጠባለች ወደ ጀነት የሚወስደው መንገድ በጋራ በገዛ እጃችሁ ታቀጭጩታላችሁ ስለዚህ ሙእሚን አላህ ያድርገን ልቦቻችን በወንጀል ሞቷል ልቦቻችን ዲንን ባለማወቅ ሞቷል በጀህል ሞቷል ልቦቻችን በዱንያ ፍቅር ሞቷል ለዛም ምንም ጎሏል የማይታወቅ ዱንያ ማለት ነው ትማራላችሁ እንደ ተማራችሁ ትሞታላችሁ ተሰራላችሁ እንደሰራችሁ በደንብ ሳትበሉት ሞታላችሁ ተወልዳላችሁ በልጆቻችሁ ሳትደሰቱ ትሞታላችሁ ስለዚህ በዚህ በዱንያ ፍቅር ቅልጥ ብለው ልቦቻቸው የታመመባቸው ሰዎች ቂያማ ቀን እዳ ነው የሚጠብቃቸው የዱንያ እዳ እዛ ነው የሚወራረደው ሂሳብ ስለዚህ ወገኖቼ አላሁ ጀለ ወዓላ በሰማነው በተናገርነው ምን ሰራ ሰዎች ያደርገልን ከእናንተ በፊት እኔ አወራለሁ ጥሎብኝ ቁርአንን ሐላፊነት ወስጄ ያስተማርኩ ነው ስለዚህ ካልሰራሁበት አደጋው ከባድ ነውና ባካችሁ ወንድምም እህትም ዱዓችሁ አይለኝ ሁላችንም በጋራ ዱዓ እንደራረግ ሙእሚን መሆን በጎ ስራ ላይ መልካም ስራ እንደውም ቀላል ይመስለኛል አሁን እናንተ ማስተማርኩ መልካም ስራ ነው አይደል እናንተም ቁርአን ዛችሁ መከታተል በጎ ተግባር ነው ግን ይሄ በጎ ተግባር ከምን መጣ ከኢማን አልহামዱሊላህ ኢላ ልምድ ስለሆነብን ኢላ ጥቅማጥቅም ፈልገን ኢላ ግዜ ስለሌለን ጓደኛችን ጋር ስለመጣን ምናምን ከሆነ ይሄ በጎ ተግባር ከኢማን የመነጨ ባለመሆኑ ሽልማት የለው ስለዚህ ሙእሚን ሆኖ መሸለም ይቻላል የሚገርማችሁ ነገር እኔ ምን ገብቶኛል መስላችሁ ልክ ሙእሚን ስትሆኑ ትንሽ መልካም ስራ ከባድ ውረታ ታስጣለች ከባድ ሽልማት ታመጣለች ሙእሚን ስትሆኑ ኸይርን ስራ ደስ ይላችሁ ሰርታላችሁ ሙእሚን ስትሆኑ ወንጀል መስራታችሁ ትጽጽ ይሄ ልቦቻችን ያአላህ መስመር ውስጥ ይገባሉ ማለት ለዚህ ነው ኩልም ሻስለም ኢዛ ሰላሐ ሰላሐ الجسد كله አለሉ ልብ ሲቀና አይን ጆሮ አቅላችሁ ሁሉ ይስተካከላል ዛሬ አይታችኋል አቅላችሁ ተንኮል ሚያስበው ሸርሸር ነገሮችን ሁሉ መነዘረው ነው የሚተረጉመው በማይፈልግ አቅጣጫ ግለሰቦች ባላሰቡት መንገድ ነው አቅሎቻችሁ ዛሬ ነገርን እየፈታባችሁ ያለው ወላሂ ሙእሚን ስትሆኑ ምዬ ነው መነግራችሁ ክፉ ነገር ከማሰብ ይልቅ ለሰማችሁት ነገር የምትሰጡት ምላሽ በጎ ምላሽ ነው የሚሆነው ግን ሰው ከእምነት ዓለም በራቀ ቁጥር ሁሉ አትጠራጠሩ አቅሉ ይበላሻል ትንሽ ንኩት አንድ ነገር ሳስታችሁ ርገጡት የስድብ ማአት ነው ያርድባችሁ ስለዚህ አላሁ ጀለ ወዓላ በእምነት የለማ ልብ ይስጠን በእምነት የለማ አቅል ይስጠን ዛሬ ከተሞች ያላችሁባቸው ከተሞች አሁን በከፍታችሁ ብትወጡ ረጃጅም ህንጻዎች ይታያሉ አቅሎች ግን ከህንጻው ስር ተደብቀዋል ተጫፍልቀዋል ድንጋይ ተገንብቶባቸዋል ሰው ከድንጋይ በላይ ከቆርቆሮ በላይ ከብረታ ብረት በላይ ከመኪና በላይ መልማት ያለበት ፍጡር ድንጋይ ቁሳቁሱማ ሰው ነበርም ያለመው ኸሊፋ አይደለንም የምድር ምትኮች ነን ሰው ምድርን ለማቅናት የተሸመ አካል ነው ይሄ አካል ራሱን ሳያለማ ስለ ድንጋይ ስለ ቆርቆሮ ስለ አየር ስለ መሬት ስለ ሰማይ ቢጨነቅ አምሶሪ በጣም ከባድ ነው ስለዚህ የለማ ማህበረሰብ ሲገነባ አሁን እኮ አላያችሁ ቤቶች ተገንብተው አሁን ያላችሁበት ነገር ዞር ብላችሁ አስቡት ሰው ስላለማ ሰው ስላልተፈጠረ ሰው ደስታቶ ራሱን ይገድል ነው ልክ እንደ እንስሳ ሴቷ ራቁቷ ነች ነገሮች ሁሉ አቅል ላለው ሰው በጣም ይከብድ ኮንዲሽን ነው የተፈጠረ ያለው ዓለም ላይ ማለት ነው ህንጻዎች ይገነባሉ እነዛ ህንጻዎች ሴት መቸብቸቢያ ናቸው እነዛ ህንጻዎች ሰዎች እንደ እንስሳት የሚዳሩባቸው ድንጋይ ቤቶች ነው የሚሆኑት ለምን ሰው አለማማ የለማው ቅድሚያ ድንጋይ ነው ቁሳቁስ ነው ስለዚህ እኔ ሰው ልማት ላይ ቢሰራ ጥሩ ነው ሰው መንፈሱም አቅሉም ሲለማ ኢንሻአላሁ ጀለ ወዓላ ወላሂ ትጣፍጣለች ያለማ አቅል ያለማ ስብዕና ግን ይዘን ራስን መግደል ሳይሻል ራስ አይቀም ሰው እዚህ ምድር ላይ ቆሞ አምላኩን በየቀኑ ያመጸ ከመኖር እኔ ራስን ቢገል ይሻላል ነው ማለት በየቀኑ ማለት ምናልባት ይቶበታል ትሉኝ ይሆናል ጥሩ ነው እድሜ ሰጥቶት ከተበተ ያለበለዚያ ግን ሰው ይገደለ መጠጥ እየጠጣ አምላክን ያመጸ ከመኖር መሞት አይሻልም ምናልባት በቁርአን ቋንቋ ከባድ ሊሆን ይችላል ከሞቱ በኋላ ያለው ነገር በጣም መራራ ስለሆነ ግን ምድርን ይያበላሽ መኖር ደግሞ ትርፉ ከባድ ነው በጣም በርካታ ሰዎች ነው እኛ ላይ እዳ ኑሯቸው አላህ ፊት የሚያቀርቡንና አላሁ ጀለ ወዓላ እንደ በተከክል ከሚለሙ ሰዎች ያድርገን መስመር ለቀቀ የጨቀጨኳችሁ ይመስለኛል አፎን ትንሽ መርቀንቀን ብያለሁ والسلام عليكم ورحمه الله وبركاته ያልገባችሁ ነገር ካለ ማየት እንችላለን ፍራቻን ነበባቸው አሉ። ግማሹ ፊቶቻቸው ላይ ኑር ምልክት አለ አሉ። ግማሹ ኹዱእና መተናነስና አላህን መፍራት ብለዋል። ሄዶ ግን ለሊት በስግደት የሚያሳልፉ ሰዎች ዝም ብላችሁ አስሙት። እኔ አንድ ቤት ስራ ልስጣችሁ የምትሰሙ ከሆነ ማለት ነው። والله الذي لا اله غيره ኢባዳ ላይ የሚታገሉ ሰዎች ሐቂቃ ኢባዳ ላይ የሚታገሉ ሰዎች ሲናገሩ አላሽም። አንድ ምልክት ነው። ፊቶቻቸው ቅልብልብልብ ባይል ፊቶቻቸው ላይ የርጋታ መንፈስ፣ አላህን የፍራት መንፈስ፣ የመተናነስ መንፈስ በቃ እንዲህ የሚታይ ነገር አለ። ይሄ ከኢባዳ የራቀው ግለሰብ ግን ምን በቃ ድርቅ ያለ ነገር ነው። ፊቱም ላይ አካሉም ላይ ምንም የሚታይ ነገር የለም። ኦኬ፣ ምናልባት ሊወፍር ይችላል፣ ምናልባት ቅልት ሊል ይችላል፣ ወዝ ሊኖረው ይችላል። ያ ግን ምናልባት ከሚጠቀማቸው ነገሮች ቅባትም ከተቀባቸው ፊቶቻቸው ይወዛል። ያ ሳይሆን በኢባዳ ግለሰቦች በኢባዳ ላይ በተጉ ቁጥር ልክ አላሁ ጀለ ወዓላ የሚሰጣቸው ግርማ ሞገስ አለ፣ የሚሰጣቸው ወጣ ያለ ምልክት አለ። ወላሂ ኢብኑ ልቀይም አንድ ኪታብ አለችው ጀማል፣ ይሄ ውበት የሚለውን ቃል ሲጠቀም ምን ይላል መሰላችሁ? ውበት ሁለት አይነት ይላል። አንደኛ ውጫዊ ውበት አለ አሉ፣ ሁለተኛ ውስጣዊ ውበት አለ። ይሄ ውስጣዊ ውበት ማለት ይሄ ስብዕና የምትሉት ደግነት፣ እዝነት፣ የአምላክ ፍቅር፣ የሰው ፍቅር፣ የእውነት ፍቅር፣ ይሄ ግለሰቦች በትክክል የሚመዘኑበት ማንነታቸው ማለት ነው። ይህ ውበት በቀላሉ የሚገኝ አይደለም ይላል። ይሄ ውጫዊው ግን ውበት እሱም ከሳሚ ነው ይጠፋል አለ። የሚገርማችሁ ነገር ኪታቡ ላይ እኔ ደስ ያለኝ ቃል ምንድነው? ግለሰቢቷ ግለሰቡ ፊዚካሊ እንኳን የማይስቡ ቢሆኑ አለ ውስጣቸው ስብዕናቸው በኢባዳ ያሸበረቀ ከአምላክ ጋር ያላቸው ግንኙነት የጣፈጠ ከሆነ ግለሰቦቹ የውስጣቸው ውበት ውጭ ያለውን ነገር ይቀይረዋል ይላል። ቀይሮት ማንም ሳያቸው የመማረክ ማንም ሳያቸው እነዛ ግለሰቦችን የመውደድና የመቀበል ነገር ይፈጠርበታል ይላል። ስለዚህ ሰሃቦችም ጋር ስትሄዱ የምታገኙት ለኢባዳ ረሱላ ሰለም እኮ የሚገርማችሁ ነገር ሙሉ እንቅስቃሴያቸው ገና ሰው ሲያቸው ይፈራቸዋል፣ ይደነግጣል። ይወድ አይቶ ነብዩን የጠላ ሰው አላቅም በታሪክ። ኦኬ፣ ከዚህ አኳያ ኢንሻአላህ ሰው ኢባዳ ላይ በጠነከረው ልክ አላሁ ጀለ ወዓላ የሚሰጠው ውበት አለና ሰሃቦቹም ስጁድ ላይ ርኩዕ ላይ ስግደት ላይ ኢባዳ ላይ ሲተጉ አላህ የሚሰጣቸው ወጣ ያሉ ምልክቶች አሉ ነው የሚለው። ዛኪ ጂም 1,000,000 ጊዜ ትሩ አለ። ያ ሰላም፣ አረ እንደው በቃል ግለጠው ምን ለማለት እንደፈለግ በጌታ። ዛኪ ጂም ጀሚል ጀሚል ነው። አላሁ ተዓላ ሙሐመድ አላህ ሰለም ወሰለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር አነሁ ረሱሉላህ ሐቀን ብላ ሸክ ወላ ረይብ ሙሐመድ ማለት እኮ ረሱሉላህ የአላህ መላእክተኛ ነው አለን ማለት ነው። ወለዚነ አመኑ እነኛ ያመኑ ወለዚነ ማዕሁ ከነሱ ከሱ ጋር ያሉ ደግሞ አሽዳው ጠንካሮች ናቸው ብርቶች ናቸው አለል ኩፋር በካህዲዎች ላይ ሩሐማኡ ይተዛዘናሉ በይነሁም በመሀከላቸው ይተዛዘናሉ። ተራሁም ታያቸዋለህ ሩክዓን አጎንባሽ ሆነው ታያቸዋለህ። ሱጀደን በግንባራቸው ተደፍተው ታያቸዋለህ። ይሄ የሚያረጉት ደግሞ የብተሁነ ይከጅላሉ ፈድለን ትሩፋትን ኢነላህ ካላህ ትሩፋትን ፈልገው ነው ወሪድዋንን ውዴታንም ፈልገው ነው። ሲማሁም እነኚህ ሰዎች ደግሞ ምልክታቸው ፊውጁሂም በፊቶቻቸው ላይ ሚን አሰሪ ሱጁድ የተደፉበትን ምልክት ታያለህ። ዛሊካ ይህ ነገር ደግሞ መተልኩም የነሱ አምሳያ ምሳሌያቸው ፍተውራት ተውራትም ውስጥ አለ። ወመተልሁም አምሳያቸው ደግሞ ፍልኢንጂል በኢንጂልም አለ። ከዘርዒን እንደ አዝመራ አኸረጀ ሸጣሁ ቅርንጫፉም ያወጣ አዝመራ ከስርስሩ ማለት ነው። ዋናው በቅሎ ከስርስር ትርፉ ማለት ነው። ፈአዘረሁ አጠናከረው ፈስተገለዘ እኩል ሆነ فاستوى فاستغلظ ጠንካራ ሆነ። ጥሩ። ፈስተዋ አላ ሱቅሂ ልክ በሱራ በዚኛው በዋና አይነት እኩል ሆነ። ፈስተዋ አላ ሱቅሂ በግንዱ ላይ ተስተካክሎ ጠንክሮ ቆመ። فاستقام على عصوله وبذوعه ك ك كغندو لاي كواناو لاي اكل هنا يوجب الزراع غبريون يحزغرمال يغيظ بهم الكفار كاليوچن دمو لياسقنا اكل هنا وعد الله لياسقنا لياسقطبل ሊያስቆጭ እኩል ሆነ። وعد الله الله قال جبا الذين اننا امنوا يامنوتن وعملوا الصالحات عملوا دمو بقول سايسروتن منهم انهم توچوچ مهرتن مهرتن قال جبا واجرا من دانم قال جبا عظيما تلك يهونا من دان لنسو الله قال قربا جنة ليوفق عجونا الله قال قربا معلتنا محمد رسول الله الله سبحانه وتعالى الزلاء يا نبي محمد صلى الله عليه وسلم مبرى الرئيسة تعال محمد كمالت رسول الله يا الله ملك تنيانو والذين آمنوا والذين معه እነዛ ከሱ ጋር ያሉት ደሞ ማለት ባልደረቦቻቸው ሰሃባዎች ማለት ነው። አሽዳኡ ድርጦና አንጀሳዎች ናቸው። አለል ኩፋሪ ሀዲያኖች ላይ ሩህማኡ በይነሁም በማላቸው ደሞ ይተዛዘናሉ ይተናነሳሉ። አሁን ታቸዋለ ሩካአን ጎንብሶ ቱጀደን ስጁድ ያደርጉ። ሩኩዕና ስጁድ የሰላት አርካን ስለሆኑ እዚ ላይ ሰላት ተግዱ ሲያበዙ እንደማለት ነው። የብተጉና ይሄም ያደርጉ ደሞ ለምንድነው? የብተጉና ለመፈለግ ነው። ምንን ፈብለን ያአላህ ትርፋትን ለመፈለግ ነው። ሚንላሂ ከአላህ ወርድዋና ያአላህን حب يعني رضاون مفلق نو لمفلق بلو اهين ادرقالو ايما هم ملكتو چاچو النزا في وجوههم كفيتو چاچو لاي من اثر السجود يسجود ملكت يتاي باچوال يعني اهي امام الخرطبين دالوت استاذ قدمن دقلسوت مالتنو ماتا بدكمت بسلاة بسجود لاي قويوت كان تاي باچوال له እንዲሁም ደግሞ በሌላ ሪዋያ ተደረገው ማታ በስዩድና በሩኩ ያደረጉት ምልክት ይታይባቸዋል ከፊታቸው ላይ ኑር ይታይባቸዋል ብሎ ነው የፈሰሩት። ذلك ይሄ ደግሞ ማለት ነው አሁን ከላይ ዘረዘርናቸው ገለጽናቸው مثلهم ምሳሌያቸው في التوراة التوراة ውስጥ ተገልጿል። ومثلهم አሁንም የነሱ ምሳሌ في الانجيل انجيلوست دمو ويم وانجيلوست تقمطوال كزرين قبرارو مثلهم مثالياتهم التوراة توراتوست تغلصوال معناتنو ومثلهم اونم دمو ينسو مثال في الانجيل وانجيلوستم دمو تقمطوال كزر نعم ذلك يميلون صدفته ومن بله المدفته قالتنا الذي ذكرناه أول كتب مثلهم مثاليات شو في التوراة توراتوست فقال سؤال ومثلهم أعنوا ينسوا مثالي في في الإنجيل وانجيلوست تقلصوال مالتنو كزرعين وانجيلوست دمون دي تقلص كزرعين أزمرا أخرج ياوتا شطأه عند أزمرا أخرج ياوتا شطأه كرنشافن فآزره يا كرنشاف دمو ليلا كرنشافن أوتا فاستغلظ ليتناكر በእንጂል ውስጥ ያለው መሳለያቸው ከዘርዒን ካለ ልክ እንደ አዝመራ ነው ይላል ዘርዕ ማለት አዝመራ ነው አልካፍ ሆና ለተሽቢህ ካፍ ለተሽቢህ ነው የገባቸው ልክ እንደ አዝመራ ይመስላል ምን አይነት አዝመራ ሲባል ከዘርዒን اخرج شطأه ምንድነው ያልከው አንተ ዝጋ اخرج شطأه እንዳወጣ ማለት ነው ምንም ቅርንጫፍን እንዳወጣ ያ አዝመራ ማለት ነው እሺ ከዛ ደግሞ ምን አደረገው ፈአዘረሁ ፈአዘረሁ ሌላ ቅርንጫፍን አወጣ አጠናከረው ብለው አጠናከረው ፈስተግለዘ ላይ ማለት አይደለ ኡስታዝ ላላ ፈስተግለዘ ወፈረ ማለት ነው ኦኬ ፈአዘረሁ አጠናከረ ፈስተግለዘ ወፈረ ፈስተዋ ኡኩሎነ ቀጥ ብሎ አላሱ ከሄ ግንዱ ላይ ማለት ነው ዩዕጂቡ ዝር ተስተካክሎ ተቀመጠ ባገዳዎቹ ላይ ተስተካክሎ ተቀመጠ አላሱ ከሄ ግንዱ ላይ ማለት ነው ዩዕጂቡ ዝራአ እነዛ ገብሬዎችን ይገርማቸዋል ምኑ ይሄ እንደነሱ አንድ ትንሽ ፍሬ ነገርን አዘርቶ ከዛ በኋላ እንደመሆኑ እነሱን ይገርማቸዋል ይያዚዘ ቢሂሙ الكفار ይሄ ግን አላህ ያደረገው ለይያዚዘ ቁጭት እንዲያገኛቸው ነው ኩፋርን ማለት ነው ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛም ሰሃባቸው ከዛም ደሞ ሌሎችም ወደ ዲን እየገቡ ስመጡ እንዴት ቁጭት ያገኛቸዋል ኩፋርን እንዴት እንዲሆኑ መጀመሪያ ትንሽ አይደሉም ወይ ብሎ እንድጸጸቱ እንደማለት ነው وعد الله الذين وعد الله الذين امنوا وعد الله الله قال قبطوال الذين امنوا ان زال امنوا سوج وعملوا الصالحات እምነታቸውና ጥሩ እንደጋግ ስራቸውን አንድ ላይ ያጣመሩ ሰዎችን ምንሁም ከነዛ ምንሁም የምለው ኡስታዝ እዚ ላይ ያው ካመኑት ነው ያሉ ግን እኔ እንደ ተረዳሁት ኩፋሮቹ መስለኛል ተውበት አድርጎ አምኖ ጥሩ ስራ የሰሩት መስለኛል ከየትኛው እንደሆነ በደንብ ግልጽ አልሆነልኝም ምንሁም ደሚሮ የት እንደምመለስ አልገባኝም መግፊራተን ያአላን መግፍራ ያኒ እዝነት ነው ወላ መግፍራ ነው ላክ ደምባ ማርኛ ወአጅራን ሚንዳ አዚማን ትልቅ የሆነ ምንዳን አላህ ቃል ገብቶላቸዋል ለነሲ አላሁ አለም ሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛከላሁ ኸይራን ኡስታዝ አባ ሀዲ